እግዚአብሔር ልጆ የነፍሴ ጌታ ሕይወቶን ክልኝ በሞቴ ፈንታ ቁስሌን ፈውስ ካነሳህኝ እንዳመሰግን ድፍረቶን ከይ የእግዚአብሔር ልጆ የነፍሴ ጌታ ተመስገን ጌታ አንተ በሆነው ሁሉም ነገር በመልክ ካለው ሳላማር ነገር ቢጎድ ባይሆን ባይሳካ ከውስጤ አይጠፋም ያንተ ደስታ በሆነ ሁሉም ነገር በመልክ ካለው ሳላማር ነገር ቢጎድ ባይሆን ባይሳካ ከውስጤ አይጠፋም ያንተ ደስታ አቤቱ መሐሪ ሩሩ አምላክ ነህ አቤቱ ምሕረት የበዛ ደግ ነህ ለደካማው ዓይንህ ትሰጣለህ ሳሪ ከፍዎች ከኖች እንዲኖሩ አልሰጋም ኃያል ንጉሱ ምንም በሌለው በምድረ በዳ ምረት ከሕይወት ሻራልና ከከንፈሮቼ ወጣ ምስጋና ወጥቶ ምስጋና አቤቱ መሐሪ ሩሩ አምላክ አቤቱ ምሕረት የበዛ ደግ ለደካማው አይነት ትሰጣለህ